يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون وإذا لقوا الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنا معكم إنما نحن مستهزئون الله يستهزئ بهم ويمدهم في طغيانهم يعمهون جزاك الله خير الجزاء سورة البقرة كتر سمنتنا وزاري من جمرة الله كفكدا واندمنا هتوش قرآنا چون كفتون هارد كوبيو كالاچو ويم سوفت كوبيو كوهر متتقاموت بموبايل مونا بPC ተከታተሉ ኡስታዛችን ማይክ ፍሪ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ومن الناس من يقول آمنا بالله كسوج ما هكلم على بالله آمنال يميل وباليوم الآخر بمجرشام كان آمننا ليميلوا اللو بأن دبتاتشو وما هم بمؤمنين نقرقن النسو آمانيو تشايد اللو يخادعون الله والذين آمنوا الله ننا أن الزاني أمنوا تنسوت ياتال لالو عند النسو السابي وما يخدعون إلا أنفسهم እውነቱ ግን ነፍሶቻቸውን እንጂ ማንንም አያታልሉም في قلوبهم مرض በልቦናዎቻቸው በሽታ አለባቸው የንፍቅና በሽታ فزادهم الله مرضا اللهم በሽታን ጨመረባቸው ولهم عذاب أليم للناس አሳማሚ ቅጣት አላቸው بما كانوا يكذبون በመዋሸታቸው የተነሳ ያ واذا قيل لهم لا تفسدوا في الارض لنرسم بمدر لا اتبلاشوا اتطفوا በተባለ ጊዜ قالوا انما نحن مصلحون እኛ አሳማሪዎች ነን ወይም ሌላው ያበላሸውን አስተካካዮች ነን ይላሉ الا نقو انهم هم المفسدون النرسو بتشاناتشو اطفيوچ ولكن لا يشعرون نغرغن اياوقوملا واذا قيل لهم امنوا كما امن الناس سوچ اندامنوت مالتم منا ملامؤمنوچ اندامنوتو امنو بتبالو گزي دگمو قالوا انؤمن كما امن السفهاء ለመሆኑ እኛ ጅላጅሎች ወይም ቂሎች እንዳመኑት ነው እንደምናምነው ይላሉ አላ انهم هم السفهاء ልብ በሉ ንቁ፣ እነርሱ እነሱ ናቸው። ጅሎ ነገር ግን ምንኛ እየተጃጃሉ እንደሆነ አያውቁም። ወኢዛ ለቁ ለዚነ አመኑ፣ እነዚያን ያመኑትን ሰዎች ያገኙ ጊዜ ቃሉ አመና፣ እኛም እኮ እንደናንተው አምነናል ይላሉ። ወኢዛ ኸለው ኢላ ሸያጢንህም፣ ወደ ሰይጣኖቻቸው ባገለሉ ጊዜ ደግሞ ቃሉ ኢና መዐኩም፣ እኛ ከእናንተ ጋር ነን ያለ ነው፣ ለማስመሰል ነው እንጂ ሙእሚኖች ጋር ያለ ነው ይላሉ። ኢነማ ናሕኑ ሙስተህዚኡን፣ እኛ እያፌዝንባቸው እየተሳለቅንባቸው እንጂ እውነት አማኞች ሆነን አይደለም ይላሉ። አላሁ የስተህዚኡ ብህም፣ አላህ ይሳለቅባቸዋል። ወየሙድሁም ፊ ጡግያንህም ያዕመሁን፣ በአመፃቸው ሲደናበሩ ይኖሩ ዘንድ ያራዝምላቸዋል ይላል። ቀደም ሲልም ከዚህ በፊት እንዳነሳሁት ሱረቱል በቀራ እንግዲህ ሰዎችን ወደ አራት ቡድን ከፍላ እንደምትናገር ነው። ሙእሚኖች አሉ፣ ሙሃጅሮችና አንሳሮች። መዲና ከሄዱ በኋላ የመጀመሪያ ያገኟቸው ካፊሮች የወትሮ ሙሽሪኮች አሉ። እንደገና ደግሞ ከአህለል ኪታብ የሁዶች አሉ። ከበድር ጦርነትና በድል ከተጠናቀቀች በኋላ ደግሞ ሙናፊቆች ተፈጥረዋል፣ አራተኛው ቡድን ማለት ነው። ሙናፊቆችን እያነሳች የእነሱን ደባና ተንኮል፣ የእነሱን ባህሪና ስራቸውን የምትገልጸው እቺ ሱረቱል በቀራ ከዚህ አንቀጽ አንስቶ በተከታታይ 13 አናቅጽ ገደማ ናቸው ይህን የሚናገሩት ማለት ነው። ሙናፊቅ ማለት ምንድን ነው? ነፈቀ የሚለው ቃል በአረብኛ ቋንቋ ምንድን ነው? ይሄ የውስጥ ለውስጥ መስመር ወይም ደግሞ ጉድጓድ ወይንም ደግሞ ምንድን ነው ነፈቅ ማለት ከዛ ነው የመጣው። ምንድን ነው? ከላይ ሌላ ነገር ይመስላል። ለምሳሌ ዛሬ እንግዲህ ተራራዎች እየተቦረቦሩ በውስጥ መንገዶች ተሰርተው መኪናዎች እንትኖች ያልፋሉ። ከርቀት ለሚያይ ሰው ተራራ ብቻ ነው የሚታየው፣ ከስር ግን ሌላ ነገር አለ። ሙናፊቆችም ውጫቸውና ውስጣቸው የተለያየ ስለሆነ ኒፋቅ የሚለው ስም ከዚህ ነው የተነሳው። ወይም ደግሞ ናፊቃ ከሚለው ነው የመጣ ይላሉ። ናፊቃ ማለት የኤሊ ሽፋኗ ድንጋዩ ከላይ ያለው ውስጧ በጣም ለስላሳ እንስሳ ናት ኤሊ፣ ከላይ ግን ጠንካራ ድንጋይ ለብሳ ነው የምትሄደው። ሙናፊቆችም ከላይ የሚታየው ባህሪያቸውና ከውስጥ ያለው የተለያየ ስለሆነ ከዚያ ነው የመጣው ነው የሚለው። ለማንኛውም ኒፋቅ ማለት በሸሪዓ ደረጃ ኢዝሃሩ ልኸይሪ ወኢስራሩ ሸር ይላሉ። በጎን ነገር እያንጸባረቁ ለሰው ጥሩ ነገር እያሳዩ በውስጥ ግን ተንኮላዝሎ መኖር ሙናፊቅነት ይባላል። ብዙ አይነቶች አሉት። ኒፋቅ ኢዕቲቃዲ፣ የእምነት ኒፋቅ አለ። ያ ከካፊሮች የባሰ የጀሃነም አዘቅት ውስጥ የሚያስገባው ማለት ነው። ኢነል ሙናፊቂነ ፊ ደርክ ልአስፈሊ ምን ናር። ኒፋቅ ዓመሊ የሚባል ደግሞ አለ። የተግባር ኒፋቅ ማለት ለአላህ የሚሰራን ነገር የሰው አድናቆት፣ እግረ መንገዱን መፈለግ፣ ሪያ፣ ሱምዓ እነዚህ ማለት ነው። ይሄም ከታላላቅ ወንጀሎች ተርታ ግንባር ቀደም ላይ ይገኛል። ቃለ እብኑ ጁረይጅ አልሙናፊቁ ዩኻሊፉ ቀውሉሁ ፊዕለሁ ወሲሩሁ ዓላንየተሁ ወመድኸሉሁ መኽረጀሁ ወመሽሀዱሁ መጊባ። ሙናፊቅ ንግግሩና ስራው ይጋጫል፣ ውስጡና ውጩ ይለያያል፣ መውጫና መግቢያው ይለያያል። ሲወጣ አንድ መልክ አለው፣ ሲገባ ሌላ መልክ አለው ማለት ነው። ከሰው ጋር ሲሆንና ከሰው ሲለይም የተለያየ ባህሪ አለው ማለት ነው። የሙናፊቆችን ባህሪ የሚናገሩት ምዕራፎች በአጠቃላይ መዲና ነው የወረዱት። ምክንያቱም መዲና ላይ ነው ይሄ ሁሉ ክፍፍል የተፈጠረው እንጂ ቀደም ሲል እንደገለጽኩት መካ ላይ ሙእሚን እና ካፊር ብቻ ነበር ያለው። እነዚህን አንቀጾች እንግዲህ ወደ ማብራራቱ ስንመለስ ደግሞ ሙናፊቆች ብሎ ስማቸውን አይጠራም እዚህ ቦታ ላይ፣ ግን ባህሪያቸውን ይናገራል። ታውቀዋል እነኛ ሰዎች ወሚነ ናሲ መን የቁሉ አመና ቢላህ ወቢልየውም ልአኪር አሉ። ከሰዎች መካከል በምላሳቸው በአላህ አምነናል ይላሉ፣ በመጨረሻውም ቀን አምነናል እኛ እንደ ማንኛውም ሙእሚን በዲን አልእስላም ያመንና ለዲን አልእስላም ተግተን የምንሰራ ነን ብለው ራሳቸውን በሙእሚንነት ያስተዋውቃሉ ማለት ነው። ነገር ግን ተጨባጫቸውን የሚያውቀው አላህ ወማሁም ቢሙእሚኒን አለ፣ አማኞች አይደሉም እኔ ያውቃቸዋለሁ። አይ የቁሉነ ዛሊከ ቀውለን ለይሰ ወራአሁ ሸይ፣ በምላሳቸው ይናገሩታል፣ ከምላስ ባሻገር ግን ከጀርባው ምንም ነገር የለ፣ ውስጣቸው ባዶ ነው። ከማ ቃለ ተዓላ إذا جاءك المنافقون قالوا إنك نشهد إنك لرسول الله منافقان ወደ አንተ መጥተው የመጡ ጊዜ እኛ አንተ የአላህ መልእክተኛ መሆንህን እንመሰክራለን ይላሉ። والله يعلم إنك لرسوله በእርግጥ አላህ መልእክተኛ መሆንህን ያውቃል፣ እነሱ መሰከሩም አልመሰከሩ ግን والله يشهد إن المنافقين لكاذبون الله منافقان ዋሾዎች ቀጣፊዎች መሆናቸውንም ያውቃል። ያንተን ነብይነት እንደሚያውቀው ሁሉ የነሱንም ውሸታምነት ያውቃል ነው የሚለው። انما يقولون ذلك اذا جاءوك فقط ከመጣት ጋር ያያ اذا جاءك المنافقون ያለው ይህንኑም ራሱ የአላህ መልእክተኛ ነህ የሚለውን ራሱ የሚናገሩት አንተ ጋር ሲመጡ ነው፣ ወይ ደግሞ ሙእሚኖች ጋር ሲገናኙ። እዚችም ሱራ ላይ ወደ አፈቅ ብሎ ምን ይላል? واذا لقوا الذين امنوا قالوا امننا ሙእሚኖች ጋር በተገናኙ ጊዜ ብቻ ነው አምነናል የሚሉት። ለብቻቸው ያገለሉ ጊዜ ግን እርስ በርሳቸው ውስጥ ለውስጥ የሚተዋወቁት አምነዋል ብለው ነው እንደሚታለሉት እኛ መቼ አመን እያሉ በግልጽ ክህደታቸውን ያንጸባርቃሉ ማለት ነው። ስለዚህ ሙእሚኖች ጋር ሲደርሱ አንድ ምላስ አላቸው፣ ወደ ሲሄዱ ደግሞ ሌላ የሚሉት ነገር አላቸው። ወይም በአንድ ራስ ሁለት ምላስ ማለት ይሄ ነው። ዩኻዲዑነ አላህ ወለዚነ አመኑ አላህና መልእክተኛ አማኞችን ያታልላሉ። እንደነሱ ሐሳብ በምላሳችን አምናናል ካልን ሙእሚኖች አምኑናል፣ ስለዚህ ውስጣችንን ማን ያውቀዋል? አላህስ ቢሆን አዑዙ ቢላሂ ሚን ዛሊክ። እዚህ የደረሰ ንፍቅና ነው ያላቸው ማለት ነው። ዩኻዲዑነ አላህ ወለዚነ አመኑ ቢኢዝሃሪ ማ አዝሃሩሁ ማዓ ኢስራሪ ልኩፍር፣ በገሃድ ያንጸባርቁትን ነገር ሲያንጸባርቁ ውስጣቸው ግን ክህደትን አምቆ ደብቆ እያለ አታለው ያመለጡ ይመስላቸዋል አለ። ዛሬ ቀርቶ የቅያ ማለትን ጭምር እየማሉ እያታለሉ ለማለፍ ይሞክራሉ። ቃል አላሁ ተዓላ የውመ የብዕሱሁም ላሁ ጀሚዓን ፈየሕሊፉነ ለሁ ከማ የሕሊፉነ ለኩም፣ አላህ በአጠቃላይ እነሱን በሚቀሰቅስበት ዕለትም ይምሉለታል። እነሱ ወላሂ እኛ እኮ አማኞች ነን፣ ስንሰግድ አልነበር ስንጾም አልነበር ይላሉ። ውስጣቸውን አላህ አያውቅ ይመስል ويحسبون انهم على شيء በሆነ ቁም ነገር ላይ ያሉ ይመስላቸዋል። الا انهم هم الكاذبون نقول ببلو እነሱ ራሳቸው ናቸው ውሸታሞቹ አለ። እዚህም ቦታ وما يخدعون الا انفسهم አለ። እንደነሱ ሐሳብ አላህና መናንን ያታለሉ ይመስላቸው እንጂ በተጨባጭ ግን ከራሳቸው ውጪ ማንንም አላታለሉ፣ በራሳቸው ነው እያፌዙ ያሉት ማለት ነው። وما يغرون بصنيعهم هذا الا انفسهم كما قال الله تبارك وتعالى ان المنافقين يخادعون الله وهو خادعهم وما يخادعون الا انفسهم تبلوم تكرطال وسطنا وጫቸው የተጋጨ ሆኖ መቅረቡ ለማታለልና ለማስመሰል የተጠቀሙት ዘዴ መስሏቸው ብልጥ እንደሆኑ ያስባሉ። መስለው ማደር ነው ብለው ማለት ነው። ግን ማንን እያታለሉ እንደሆነ አልገባቸውም፣ ራሳቸውን ነው እያታለሉ ያሉት ይላል። في قلوبهم مرض ለዚህ ሳምና አነሳሳቸው ለምን በትክክል አላመኑ? በሽታ ቀልባቸው ውስጥ ስላለ ነው አለ። ክፉኛ በሽታ ተጠናውቷቸዋል። ያ ምንድነው? قال ابن عباس شك ጥርጣሬ ስላለባቸው ነው። ጥርጣሬ ነው አንድን ሰው ጠንካራ አቋም እንዳይኖረው የሚያረገው። فزادهم الله مرضا اللهم يعنوا يمرطوتن يطرطاري بشتا ጭማሬ ይሰጣቸዋል። ለምን? አንድ አንቀጽ በወረደ ቁጥር እነሱ ይጠራጠራሉ፣ ሌላኛውም ሲመጣ እንደዛ ሸክ በሸክ ላይ እየደረቡ ይሄዳሉ ማለት ነው። وقال طاووس في قلوبهم مرض يعني الرياء ጉራና መታየት ስለሚፈልጉ ነው። ሰዎች ዘንድ አማኞች ተብሎ መወደስ ይፈልጋሉ፣ በተጨባጭ ደግሞ አማኝ መሆን አይፈልጉም ማለት ነው። وقال ابن عباس في قلوبهم مرض قال نفاق نفقنا ስላለባቸው ነው። وقال عبد الرحمن بن زيد بن اسلم هذا مرض في الدين وليس مرضا في الاجساد وهم المنافقون يدين በሽታ ነው ይሄ በሽታ። ምናልባትም በሽተኛው በሽታ ላይ እንዳለ እንኳን የማያውቅበት የአካል በሽታ ቢሆን መድኃኒት ወይም ሐኪም ይፈልግለታል አንድ ሰው። እስልምና ላይ ሸክ አድሮባቸዋል። በተለይ ደግሞ በተደጋጋሚ ቁርአኖች ሲወርዱ ሸካቸው እየዳበረ እየጨመረ ነው የሚሄደው። كما قال تعالى وأما الذين في قلوبهم مرض فزادتهم رجسا إلى رجسهم በቆሻሻቸው ላይ ቆሻሻ ጨመረቻቸው ይላል። እንግዲህ ኢማን እየዳበረና እየጨመረ እንደሚሄደው ሁሉ ንፋቅና ኩፍርም እንደዚሁ እየጨመረ ይሄዳ ማለት ነው። ያው ኢማን መጨመሩን አስመልክቶ ብዙ ቁርአን አያዎች አሉ። ከነዛ መካከል ወለዚነ ህተደው ዛደሁም ሁደን ወአታሁም ተቅዋሁም ይላል። ንፋቅም እየጨመረና እያደገ እንደሚሄድ ይሄ አያ በግልጽ ያመለክታል ማለት ነው። ፈዛደሁም ላሁ መረضን አለ። ከዛስ መጨረሻው ምንድን ነው? ወለሁም عذاب أليم ለነሱ አንገብጋቢ ወይም አሳማሚ ቅጣት አላቸው። بما كانوا يكسبون ይሰሩት በነበረው ወይም ያካብቱት በነበረው ደባቸውና ሸራቸው የተነሳ بما كانوا يكذبون በመዋሸታቸው ሰበብ ማለት ነው። ምንድነው የዋሹት? ሳያምኑ አምነናል ማለት ውሸት ነው። በዚህ ውሸታቸው ሰበብ አላህ ሱብሓነሁ ወተዓላ አሳማሚ ቅጣትን አዘጋጅቶላቸዋል ማለት ነው። ያው እንግዲህ በውስጡ ተንኮል ያዘለ ሰው ተግባሩም ተንኮል ነው። ከተንኮል አይወገዱም። ጥፋት ያስፋፋሉ። በሙእሚኖች መካከል ፈሳድ እንዲኖር ይፈልጋሉ። يحبون ان تشيع الفاحشة في الذين آمنوا ካፊሮች እንዳሸንፉ ይመኛሉ። ከቻሉም ይረዳሉ። ከካፊሮችም ጋራ አንድ ፊት እንዲኖራቸው ይፈልጋሉ። ሄደው ሲያበቁ እነሱ ጋር ገጥመው ይመሳጠራሉ። እናንተ ጠንክራችሁ ከመጣችሁ ከውስጥ ላለው እኛ ያለንላችሁ አብሽር፣ የነሱን ገበና ደግሞ እናሳያችኋለን ይላሉ። ይሄን ተንኮላቸውን አላህ ስለሚያውቅ ጥፋታችሁን አቁሙ እንዲሏቸው ሙእሚኖች ታዘዙ። ከዛም ወኢዛ ቂለ ለሁም ላ ትፍስዱ ፊል አርድ ሱብሃንአላህ በምድር ላይ ፈሳድ አታስፋፉ ተብሎ ሲነገራቸው ቃሉ ኢነማ ነሕኑ ሙስሊሑን እኛ ነን እንደውም ኢስላሕ የምናረገው ሌላው ሰው ያበላሸውን እያስተካከልን እያረምን ወደ ተሻለ ደረጃ የምሄድበትን ነገር እየሞከርን ያለን ሰዎች እንጂ እንዴት አጥፊ ተብለን እንከሰሳለን ይላሉ። አጂብ ነው ወላሂ። ኢነማ ነሕኑ ሳሊሑን አይሉም እኮ እኛ ጥሩ ሰዎች ነን አላሉ። ሌላውም ራሱ ጥሩ የሚሆነው በእኛ በረከት ነው አይነት ነገር ነው እያሉ ያሉ። እነማ ናሕኑ ሙስሊሑን ነው የሚሉት። አዕጠው ሊአንፉስህም ደረጀት ልእስላሕ ለራሳቸው የሙስሊሕነትን ማዕረግ ነው የያዙት የሰጡት። በጎን ደግሞ ከካፊሮች ጋር ነው ያሉት። ቃለ ተዓላ ያ አዩሃ ለዚነ አመኑ ወላ ተተኽዙ ልካፍሪን አውልያ ምን ዱን ልሙእምኒን አቱሪዱን አን ተጅዐሉ ልላሂ ዓለይኩም ሱልጣና ሙቢና አላ አላላህ አዋጅ ንቁ እወቁ አትታለሉ በምላሳቸው መጣፈጥ ኢነሁም ሁሙል ሙፍሲዱን እነሱ ራሳቸው ናቸው አጥፊዎቹ። ይሄ አሁን ሌላ ሙፍሲድም የለ እንደማለት ነው። ነገሩን በጣም ሙባለጋ አድርጎ ሲገልጸው ማለት ነው። ከእነሱ የባሰ አገር አጥፊ ማን አለና ነው እኛ ሙስሊሖች ነን ብለው ራሳቸውን የሚገልጹት ይላል። የሚገርም ነገር እዚህ ላይ ከሰልማን አልፋሪሲ የተዘገበ አንድ አሰር አለ። ምን ይላሉ? ኒፋቃቸውን ሲታወቅባቸው ምን አጠፋ፣ ልክ ነን፣ እያበጀን ነው ያለ ነው፣ እያሳመን ነው የሚሉት አሁን ያሉት ሙናፊቆች አይደሉም፣ ወደፊት አኺረ ዘማን የሚመጡ ናቸው። ቢስሚ ልእስላሕ ፈሳድ የሚሰሩ ይላሉ ሰልማን ረዲየላሁ አንሁ። እንግዲህ ዛሬ ይሄ በደንብ ታይቷል ማለት ይቻላል። ምክንያቱም በግልጽ በአደባባይ ከኢስላም ጋር የሚቃረን ነገር እየሰሩ ይሄ ነገር ትክክል አይደለም፣ ኢስላም ያወግዘዋል ተብሎ ሲነገራቸው እንደውም ትክክሉ ይሄ ነው ብለው ሲያበቁ ያንን ጥፋታቸውን ከዲን ጋር ለማስማማት ደፋ ቀና ሲሉ የሚታዩት ዛሬ ነው በጣም በብዛት የሚታዩት። عن سلمان الفارسي قال وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون قال سلمان لم يجئ أهل هذه الآية بعد يجي أنكس بالبيتوش اسكاهون عالم التوم مالو كنتو مدينة نبرت منافقوش لما الدبق نبر من وكروت ذاري قل نفاق الدبابة يوتونو بميديا راسون ياستواوك لكنين بلو ميتاتشو مالو. وروى ابن جرير عن سلمان قال ما جاء هؤلاء بعد. قال ابن جرير رحمه الله يحتمل أن سلمان رضي الله عنه أراد بهذا أن الذين يأتون بهذه الصفة أعظم فسادا من الذين كانوا في زمن النبي صلى الله عليه وسلم. سلمان الفارسي هي أبابا لاتشو ودفت مميتو منافق وجعهم قالوت فاتاتشو يكفانو مالتا السبونو لا أنه عنا أنه لم يمض ممن تلك صفته أحد يهن بحرية لابسة الراشم يلم التفت سمم سكاون درس مالت هذا لم يفلقوت يباس دمو يفتر المالت لم يفلقوت. قال ابن جرير فأهل النفاق مفسدون في الأرض بمعصيتهم بمسروت وانجل الناب بمسروت فساد قلات هاتشو راس هاتشو لا يميكو أمسايهم مدرنم يميابلاشون هاتشو. وإذا قيل له اتق الله أخذته العزة بالإثم له وإلا ما انكس اللهم فرا تمل السبال بتفاتو لا كراتي زوال اندي دني تمل السبال له ما انو دمون تمل السبال توم لن من أنتم من دلنا جون أنت بلو قافون ملتو إكرا كرال ما انو منافق كتشالو كتمتشه هنا. وإذا قيل لهم آمنوا كما آمن الناس أهون يلا تشوبة يما تالل إنا يما سمسل أمنت سايهون أولتنيا أمنت ليلوش مؤمن وجن دامنوا تادرقات شو أمنوا كإيمان الناس من الصحابة بالله وملائكته وكتبه ورسله والبعث بعد الموت والجنة والنار مع الله وملائكة وجوب ومصاحف توجوب وملكتين يوجوب በሞቶ መነሳትና በጀነትና በጀሃነም አላህ በተናገረውና ነብዩ አደረሱት ነገር ሁሉ እመኑ፣ ለአላህና ለመግለጽኛውም ታዘዙ፣ የከለከሉትን ተከልከሉ ተብሎ ሲነገራቸው የሚሰጡት መልስ ምንድነው? እኛ እንደ ሞኞቹ ነው ወይ የምናምነው እንደ ጅላጅሎቹ ይላሉ። ምን ለማለት ነው? ሁለት ሁልጊዜ ሙናፊቅ አሻሚ ቃል መጠቀም ይወዳል። ጠበቅ ያለ ነገር ሲመጣ እንዲህ ማለት ሳይሆን እንዲህ ነው የፈለኩት ብሎ ለማምለጥ ማለት ነው። ማለት የኛ እምነትማ በጣም እኮ ጥልቅ ነው፣ በደንብ ነው ያመነው አሉ እንጂ ሞኞች እንደው በደንብ እስልምና ሳይገባቸው ብስልም ነው ይሉ። እኛ እንደዛ አይደለም ያመነው፣ ደግሞ ትክክለኛውን ያመነው እኛ ነን ያሉ ነው ያስመሰሉት። ነገር ግን ያሰቡት ደግሞ ምንድነው? እኛ በዘመኑ ከነፈሰ ንፋስ ጋር ላለመጋጨት ተመሳስለን እንኖራለን እንጂ እንደዚህ እንደነ አቡበክር እንደነ ዑመር እንደ ሞኞቹ ጥልቅ ብለን እንድናምንለት ይጠብቃል እንዴ? እኛ ሞኝነን እንደምናምነው ይላሉ ማለት ነው። አነሲሩ ነህኑ ወሃኡላኢ ቢመንዚለት ዋሂደት ወዓላ ጠሪቀት ዋሂደት ወሁም ሱፈሃ ከነዚህ ከሞኞቹ ጋር ልንሆን እኛ እንበልጣቸዋለን። ስለዚህ የብልጠት አካሄድ ነው የምንሄደው ይላሉ። ሱብሃንአላህ። አላህ ሱብሃነሁ ወተዓላ ታዳ ምን ማለት እንደፈለጉ ስለሚያውቅ አላ ኢነሁም ሁሙ ሱፈሃ፣ ይልቁንስ አዋጅ ስሙ፣ እነሱ ራሳቸው ናቸው ጅላጅሎቹ አለ። ለዘላቂ ህይወታቸው ለአኺራ የሚጠቅማቸውን ኢማንና አመልን ሳሊሕ በማከናወን ፋንታ ውስጣቸውና ውጫቸው እየተጋጨ አስመስሎ መኖር፣ ይሄ ነው ሞኝነት እንጂ በፈጠረው ጌታ አምኖ ለእሱ ታማኝ ሆኖ እሱን እያመለኩ መኖር ብልጠት ነው። ሙእሚን አስለን ጅላጅል አይሆንም በዲኑ ላይ። አልሙእሚኑ ከይሱን ፈጢን ይባላል። ጮሌ ብልህ ንቁ ነው። እነሱ ናቸው ይልቁን ሰፊሆቹ አለ አላህ ስብሃነ ወተዓላ። ሰፊህ ማለት ምንድን ነው? ሰፊህ ማለት ሰይኡ ተድቢር፣ የሚበጀውን ነገር ከማይበጀው ነገር ለይቶ የማያውቅ ዝም ብሎ የሚነዳ ከብት የሆነ ማለት ነው። እና ይሄ የእነሱ ባህሪ እንጂ የሙእሚኖች አይደለም። ምክንያቱም እንደ ከብት ነው የሚኖሩት ሀያታቸውን በአጠቃላይ። وإذا لقوا الذين آمنوا قالوا آمنا، አማኞች ጋር በተገናኙ ጊዜ እኛም እንደናንተው አምነናል ይላሉ። ለብቻቸው ሲሆኑ እሳ አመና አይሉ። ሙእሚኖች ጋር የተገናኙ ጊዜ ብቻ እነሱን ለማታለል ድሮም يخادعون الله والذين آمنوا ብሏል። እነሱ ጋራ ለመመሳሰል ሙእሚኖች ድል ያገኙ እንደሆነ ገኒማ ያገኙ እንደሆነ የተመቻቸ ነገር የገጠማቸው እንደሆነ እኛ ሳማኝ አይደለንም ወይ? ለምን ትመቀኙናላችሁ? سيقول المخلفون من الأعراب سيقول المخلفون إذا انطلقتم إلى مغانم لتأخذوها ذرونا نتبعكم يريدون أن يبدلوا كلام الله. እና አምነናል ለሚሉት ለዚህ ነው ሙሳፋተን ልልሙእሚኒን ወሙሳናዐተን ለሁም ወኒፋቀን ወተቅየተን መስሎ ለማዘር ይላሉ። ለብቻቸው የራሳቸው አቋም እያላቸው ማለት ነው። ወኢዛ ኸለው ኢላ ሸያጢንህም ወደ ሰይጣኖቻቸው ባገለሉ ጊዜ ደግሞ ቃሉ ኢና ማዕኩም እኛ ከእናንተ ጋር ነን ይላሉ። ከሙእሚኖች ጋር ሲመጡ የሚሉት ነገር አላቸው። ሙእሚን ነን፣ ለዲናችን ደክመን አልሐምዱሊላህ ነስር መጣ ምናምን፣ ችግርም ከገጠመ እንግዲህ ያልፋል፣ አብሽሩ ምንም አይደለም እያሉ መስሎ ለማደር ይሞክራሉ። ደግሞ ሸይጣኖች አሏቸው። እነማን ናቸው ሸይጣኖቹ? ሳደቱሁም ወኩበራኡሁም ሹማምንቶቻቸውና አለቆቻቸው ናቸው። ምን አሕባሪ ልየሁድ ወሩኡስ ልሙሽሪኪን ወልሙናፊቂን የአይሁድ ሊቃውንቶችና የሙሽሪክና የሙናፊቅ አናቶች ዋናዎች አሉ። እነሱ ናቸው ሙናፊቆችን የሚያስተማሩና የሚመሯቸው። ትላንትናም ዛሬ ሙናፊቅ ሁሌም ከይሁድ ጉያ አታጣውም፣ ከሙሽሪክ ጉያ አታጣውም። ሙእሚኖችን ብቻ እንደ ጦር በሰላ ምላሱ ሲወጋ፣ ከነዛ ጋር ሲሄድ ደግሞ ሌላ ምላስ አለው። ስለዚህ ወኢዛ ኸለው ኢላ ሸያጢንህም ቃሉ ኢና መዐኩም እኛ ከእናንተ ጋር ነን ይላሉ። መቼ ነው ያመኑ? ይሄ እኮ ለመኖር የምናደርገው ነገር ነው። እንዴት እናርግ ብላችሁ ነው እናንተስ ይላሉ። አብረናቸውን ስንሰግድ ጎንበስ ቀና ስንል አምነን የሰገድን ይመስላቸዋል። ግን እኛ ለመስገድ ሳይሆን ለማፌዝ ነው ጎንበስ ቀና የምንለው። ኢነማ ነሕኑ ሙስተህዚኡን አጂብ፣ ተሳላቂዎች ነን ይላሉ። አላሁ የስተህዚኡ ቢሂም አለ፣ አላህም ይሳለቅባቸዋል አለ። ሸያጢን ለምን አላቸው? የሁዶችንና ሙሽሪኮችን ብሎም የምናፍቃን መሪዎችን ሸይጣንነት ተግባር እንጂ ዘር አይደለም። ብዙዎቻችን እንሳሳታለን። ስለዚህ የሰው ሸይጣን አለ፣ የጅን ሸይጣን አለ። የሰው ሸይጣን እንዳለና የጅን ሸይጣን እንዳለ ሁሉ ደግሞ የሰው አማኝም አለ፣ የጅን አማኝም አለ። قال تعالى وكذلك جعلنا لكل نبي عدوا شياطين الإنس والجن እንደዚሁም ለሁሉም ነብዮች የሰው ሰይጣናትና የጅን ሰይጣናትን ጠላት አድርገንላቸዋል። يوحي بعضهم الى بعض زخرف القول غرورا ከፊሎቻቸው ወደ ከፊሎቹ የተሸላለመ ንግግር ለማታለል ሹክሏቸዋል፣ ለማሳጠሯቸዋል። وفي مسند أحمد عن أبي ذر الغفاري رضي الله تعالى عنه قال: قال رسول الله صلى الله عليه وآله وسلم: يا أبا ذر، تعوذ بالله من شياطين الإنس والجن. كجننا كسو شيطان بع الله تتبك آلوت أبو ذر. فقلت: يا رسول الله، أول الإنس شياطين دمو سو مست شيطان وشالون دي آلوكوا تشوال. قال: نعم. أوا أتوك من ده مؤمنوچن ان معكم بالوبت اندبت ويم دمو امننا بالوبت اندبت زور بلو دغمو شيطانوچاچون ان معكم انيا كنانت غار نن يلالو ماز انما نحن مستهزئون انيا يتسالقن نو باصحاب محمد صلى الله عليه واله وسلم كذا اندي هينتوچو اتالايوچ تادا من داچو من مهن يگبال الله يستهزئ بهم اللهم يسالك باتشوال لا انديت سورة الحديد لاي تفسير مطول انديت الله عندما يسالك باتشو. قال تعالى: يوم يقول المنافقون والمنافقات للذين آمنوا انظرونا نقتبس من نوركم. منافقان النا منافقات لنزي على منتو استتبقون كنان تبرهان شبؤن لكو سلوى التوال. قيل: ارجعوا وراءكم فالتمسوا نورا. استودوا هالا تملسونا مبرات فلقونجي ينقوان أننا كفلهم إلو التوال. فضرب بينهم بسور وداونو مهكلاتو قردو يدرقال أطر التاترال باطنه فيه الرحمة وستو رحمة اللبث نو مؤمنو تي اللبث أكتاجا وظاهره وجو نمو بغنوافقو تاكتاجا اللو من قبله العذاب لا. إيه مالت من دنو مؤمنوچنا منافقوچ قيامالت ابرو عرصات القيامه لا يقومالو. كذا الله سبحانه وتعالى بحديث اندمتاو: لتتبع كل امه ما كانت تعبد في الدنيا الى ياندندو امه بدنيا ميعملكون تكتلو يهد الى شيطان ميعملك ود شيطان طاوت ميعملك ود طاوت كلهم مريون تكتلو يوم ندعو كل اناس بامامهم اندالو مريوچاچو غارا بوتا بوتا يزالو ود جهنم لتعززو جنتهم يهدون قالوا ده جنة للتعزز مالهم. وتبقى هذه الأمة فيها منافقوها هي أمة جن كمنافق وتجار لبتشاو تنطلو يكره. كذا رب العالمين قالوا انقده صراطنا لفو بلوس ياز لهلهم مبرات لكسر مبرات وتشاون يابرو يتقاضوا يالا محال صراط لاي يا منافقوچ مبرات اللم ملال يا مؤمنوچ گن يا شاگراچو الدلديونونا ود جننا يامرالو مالن. كذا ابروس لهونه منگد يجمروت منافقوچ ود حالا يقرونا مؤمنوي سيالفو راس يتبقون كنانته چبون نلكوس مبراتاچن تفابن لال مبراتاچو تفاباچو مبرات ما كفلگاچو ازيا قدم يتلكوسبت بوتا لا هيدونا ازيا ولكوساچو نو دولو يراچو ግን ለማለት ያፈልገው ምንድነው ከቻላችሁ ዱንያ ሂዱና እንደኛ ትክክለኛ ሙእሚኖች ሆናችሁ ለመምጣት ሞክሩ እዛ ነው እኛ መብራት የለቆስም ያሁኑ መስላችሁ ነው ይሏቸዋል። አላህ እዚህ ቦታ ለምን አደረገ ማለት ነው ተሳለቀባቸው ማለት ነው። እንደማንኛውም ሰው መብራት ሰጥቷቸዋል መጀመሪያ ላይ ሸጉደው ያለፉ ይመስላቸዋል ምክንያቱም እዛም እየማሉ እየተገዘቱ ነው يحلفون ምንድነው يوم يبعثهم الله جميعا فيحلفون له كما يحلفون لكم من دار ባሉ ውስጥ እንግዲህ ይባላል ከዛ ወደ جہነም ዘግዘግ ነው ማለት ነው ጣቸውም ሆነ ወልዒያዙ ቢላህ فهذا وما اشبهه من استهزاء الله تعالى ذكره وسخريته ومكره وخديعته للمنافقين يهنوا الله سبحانه وتعالى بالنسو استهزاء ያደረገው አንድን ተንኮለኛ የሱን ተንኮል የሚያሸንፍ ጥበቡን አላህ ተጠቅሞ ሲያዋርደው استهزاء ተብሎ ይገለጻል مكر ሚለው ይሄንን ነው ومكروا ومكر الله والله خير الماكرين الناسون تنقلاتشون عقدو تنكساقسو اللهم دغمو الناسون تنقل دمتماچون مياطفا مربون زرغتو ود جهنم امزغزغاچو معناتن والعياذ بالله من ذلك. الله يستهزئ بهم ويمدهم في طغيانهم بزياو بامصاچو وسط غزياچون يارازملاچوال سنستدرجهم من حيث لا يعلمون وأملي لهم إن كيدي متين ولو عندما يقلص أولي لا أنكز يا مشاكل لا توال جزي ستا توال يا مهنو للنس يتوال لا تشول تاي مسلا توال جنا يدلم أيحسبون أن ما نمدهم به من مال وبنين نسارع لهم في الخيرات للنس يمن لقصو قنزبنا لجوج مستطاچن በጎን ነገር ያፋጠንላቸው ይመስላቸዋልን ይሄን ነው የሚገምቱት አለና አይደለም በላ ያሽሩን አያውቁምና ነው እንጂ خير ያጣደፈላቸው ሳይሆን استدراج ያደረጋቸው ነው الله سبحانه وتعالى ያለው ማለት ነው الله يستهزئ بهم ويمدهم في طغيانهم بزجاو بدنبر ማለፋቸውና በአመጻቸው ውስጥ ማለት ነው አቋማቸውን ሳይስተካክሉ መንገዳቸውን ሳይስተካክሉ እንደደረቁ ይሄዳሉ ጥግያን ማለት ምንድነው مجاوزه الحد ወሰንን ማለፍ ማለት ነው አንድ ነገር ከገደቡ ካለፈና መረኑን ከለቀቀ ጥግያን ተብሎ ይተከሳል እነዚህ منافقዎችም ድንበራቸውን አልፈው حقوق الالهيه علي يا الله سبحانه وتعالى መብት ላይ ነው አደብ ያጡ ያሉት ማለት ነው ከዛም እዛው ውስጥ ተዋቸዋል እዛው ውስጥ መተው ለነሱ عذاب ነው ይሄ መሃና ነው ውርደት ነው يعمهون ማለት ሲዋልሉ ሲደናበሩ ይኖራሉ ከጨለማቸው ሳይወጡ ማለት ነው في ضلالهم وكفرهم الذي غمرهم دنسه وعلاهم رجسه ቆሻሻው የዋጣቸው እና የከበባቸው በሆነው ነገር ውስጥ يترددون حيارا تنكركر بلواتشو سيامنتنا سيواللو ينورالو ضلالا لا يجدون إلى المخرج منه سبيلا كذاتش أزاكتوست لموتات من قلوية اندهونام آيوكوتم لأن الله قد طبع على قلوبهم وختم عليها وعما أبصارهم لباتشو انزاكتو عشقو ايناتشو نعورو باتشو لنا لقزات فاتحة يتنسى إنها لا تعمل أبصار ولكن تعمل القلوب التي في الصدور لذي هنا ينورالو معلنا نعم تمر كان لبن او مقرات تشلاله مايك فري اولئك الذين اشتروا الضلاله بالهدى فما ربحت تجارتهم وما كانوا مهتدين مثلهم كمثل الذي استوقد نارا فلما أضاءت ما حوله ذهب الله بنورهم وتركهم في ظلمات لا يبصرون سم بكم عمي فهم لا يرجعون أو كصيب من السماء فيه ظلمات ورعد وبرق يجعلون أصابعهم في آذانهم من الصواعق حذر الموت والله محيط بالكافرين يكاد البرق يخطف أبصارهم كلما أضاء لهم مشوا فيه وإذا أظلم عليهم قاموا ولو شاء الله لذهب بسمعهم وأبصارهم إن الله على كل شيء قدير مايك فري طيب أولئك الذين اشتروا الضلالة بالهدى እነዚያ ማለት ጠማማነትን በትክክለኛው ነገር የሸመቱ ናቸው ፈማ ربحت تجارتهم ንግዳቸው ትርፋማ አልሆነችም وما كانوا مهتدين كنا من قد يكتلون مالهم مثلهم مثال ياتشو وين باهر ياتشو كمثل الذي استوقد نارا لك اندزيا ساتن اندان الددسو مثالينو فلما اضاءت ما حوله ساتتو بزوريا ويعلون بوتا يا برات شبتنا يا سايتشو جزي ذهب الله بنورهم الله برهاناتشون اندات افاباتشونا وتركهم في ظلمات بدربر بيتشلما وسط اندتواتشو ناتشو لا يبصرون آيالهم صم دنقوروش ناتشو بكم دوداوش ويم أندبت زغوش ناتشو عمي اوروش ناتشو فهم لا يرجعون ان الرسم فتصمو ايما لسم كتمتاتشو الى او كصيب من السماء ويم الساليتشو كسماي اندورد زنابنا فيه ظلمات دربرب جلماوت ياللبت يهون ورعد نقود قادم وبرقم نسبراق ويم بلجتام ياللبت يجعلون أصابعهم في آذانهم قاتو تشاتشون بجورو تشاتشو يادرقانو من الصواعق كنقود قادو تشوهت يتنسى حذر الموت موت لما تنكك والله محيط بالكافرين الله كاديانا كبابينه يكاد البرق يخطف أبصارهم بلجتاو أينات شول لنطكي كاربال كلما أضاء لهم مشوا فيه باب الرالة شو قطر يبقوا زبتال وإذا أظلم عليهم يتألم ببات شو كزيدقمو قاموا كتبلو يقومالو ولو شاء الله لذهب بسمعهم وأبصارهم الله بشا نورو مسمياتشوننا اينو تشاتشونم باس وقده نبر قهداويون مالنو إن الله على كل شيء قدير الله بهل نقر لاي تشاينو إلا انقليه يا وهي منافق وچن باهرين وانم يتنتني اللو أولئك على النزيه تلالا منافقان الذين اشتروا الضلالة بالهدى أمام النتن وسدوا هدايان يتو سلزي هدايا تسطواتشو السن شتو طمتن اند شمتو ناتشو اندي هاي نتو ترف دمو ترف نقد دمو اطرافي نقد اي بال اك آمين نقر سطو قجين نقر مكبر ما ولذلك بنالا فما ربحت تجارتهم نقداتشو ترفع ما الهنة جلاتشو قال ابن عباس أولئك الذين اشتروا الضلالة بالهدى أي الكفر بالإيمان وقال مجاهد آمنوا ثم كفروا مجمري على أي شهادتين بمن ناقراتشو آمنوا نبرا كذابوا هانا قن نفكنان بمن تباركاتشو كانوا ذلك بأنهم آمنوا ثم كفروا فطبع على قلوبهم فهم لا يفقهون إلى بل إلى ما انكس يهم يهونو كامنوا بحالا سلكادو كرزا بحالا لبوناتشو سلتاشيك نويلة وإن دمو لوتوا مالت هدايا وجاتشو قوتو آمنوا لغنا كفروا مالت لا يهون جلا كنا الله سبحانه وتعالى هدايا بجاتشو أدرقوتها من قدو ناسا يتارو هدينا هن نجدين دمينو لك يا ثمود زوجنا وأما ثمود فهديناهم فاستحبوا العمى على الهدى إلى إن يمرتنا تشون البر من قبل يهنا وبلن نبي لك أن كتاب أوردا تعمرا سيدا لما من الناس تلا تشون نجار أما تشتن الله تشون البر قلنا الناس هي إيمان عياس فلقنم كنيا في الله قد الناس ميتقال سلال هيدا بلو أور النتن وددوا فاستحبوا العمى إلى قلي منافقوش اندزيهو ትክክለኛው መንገድ በነብዩ ሰለላሁ ዐለይሂ ወሰለም አማካኝነት ተነግሯቸው በሰሃቦች አማካኝነት እየተተገበረም አይተውት በብላሳቸውም አምነናል ብለው ከገቡ በኋላ ውስጣቸው ግን የኩፍሩ ፍቅር ከውስጣቸው አልወጣምና ልባቸው እዛው ቀረ። በዛ የተነሳ ጥመትን ገዙና ሂዳያን ሸጡ እያላቸው ነው። የከሰረ ገበያ فما ربحت تجارتهم وما كانوا مهتدين قال قتادة قد والله رأيتموهم خرجوا من الهدى إلى الضلالة ومن الجماعة إلى الفرقة ومن الأمن إلى الخوف ومن السنة إلى البدعة. አይታችሁ አቸዋል እንግዲህ እነዚህ ሙናፊቆችን ከትክክለኛው መንገድ ወደ ጥመት፣ ከአንድነት ወደ መበታተን፣ ከሰላም ወደ ሽብር፣ ከሱና ወደ ቢድዓ የሄዱ ናቸው ይላል። አዳ እነዚህ ምን ይተርፋቸዋል? ምን አይነት ትርፋማ ሊሆን ይችላሉ? لهذا قال تعالى فما ربحت تجارتهم وما كانوا مهتدين مثلهم صفتهم معلنا ويدمو نظيرهم ينسو مثالي مالت ليهون يشلال كمثل الذي استوقد نارا عند سو جزو يتغازيا لليت هونو كانو افتو لليتو متو مشطبت دنگزگز يالا چلما وسط اقطاچاو طفا ወደ ግራ ይሄድ ወደ ቀኝ ወደ ኋላ ወይስ ወደ ፊት ወዴት ነው ይሄድ ያለው ፊቱ ያለው እሾህ ነው ጉድጓድ ነው ገደል ነው ሜዳ ነው አላወቀም ድንግርግር ብሎ ይያለ እዚህ መሐከል እሳት አገኘና እንጨትን አቀጣጥሎ ማንደድ ጀመረ ወዳው እሳቱ ሲነድ ጊዜ ዙሪያውን ያለው ጨለማ ተወግዶ ትናንሽ ነገሮች ሳይቀሩ ታዩት በቃ በዚህ ነው መሄድ ያለብኝ ብሎ ሲያስብ እዙ ማከለ እሳቱ ጠፋ ካለበት ቦታ ሳይንቀሳቀስ የሙናፊቆችን ባህሪ ያ ሆነ መጀመሪያ ጀህል ውስጥ ነበሩ ኩፍር ውስጥ ነበሩ ሽርክ ውስጥ ነበሩ ያ እንግዲህ ድርብርብ ጨለማ ነው እዙ ማከለ አላህ ነብይ ላከና ኪታብ አወረደና የኩፍሩ ጨለማ ተወገደ ጭላንጭሉ ታየ መጓዝ አለብን ብለው ሲያስቡ እዚያው መመሪያው ማከል ግን ከነሱ ፍላጎት ጋር ማይሄዳል ዚናን ይከለክላል ኸምርን ይከለክላል ውሸት ይከለክላል ማታለል ይከለክላል ኦ ይሄ ሁሉ አለበት እንዴ እኛ ብርሃኑ ጥሩ ነው ብለን ነበር ይሄ ሁሉ ትዛዝ ካለበትማ አይሆንልንም አሉ ድጋሜ ጨለመባቸው ማለት ነው ከዛ በኋላ መውጫ ሳያገኙ ጨለማው ውስጥ እንደወደቁ ቀሩ ማለት ነው فلما اضاءت ما حوله ذهب الله بنورهم يا اساتون يا براسو زوريون يالو نغر كله تايتو كبرى بحالا اندغنا اندچلمبت انذي منافقوچم اندزي هونو مالو ذلك بانهم امنوا ثم كفروا بلو ميگلصو يهنن نو قال بعض اهل العلم هذا في وصف حال طائفه من المنافقين የሙናፊቆች ቡድን ብዙ ነው ከነዚያ መሐከል ያንዱ ነው እዚህ ቦታ ላይ የተናገረው ይላል ኢብኑ ጀሪር እንደሚሉት ደግሞ እነኚህ ሰዎች ጭራሽ አላመኑም አበራላቸው የሚለው ያው የዱንያውን አብሮ መኖር መቻላቸውን ካልሆነ በስተቀር ምክንያቱም ከላይ ቁርአኑ ሲናገር ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يالنا آمنون أن عندنا يكفروا تميلوا ليلاو آية كذي قار ممتاز آية قباو من أميلوا تساجوا المهم هي عندو صفتات جونو ليلاو دقمو قطلوا يمتاو من دنو يهي نعو سايالك من على جو فتركهم في ظلمات على ሮም ጨለማ ውስጥ ነበሩ አሁን ደግሞ የሸክ የኩፍር የኒፋቅ የተለያየ ጨለማ ተዳረባቸው ባቸውና እጨለማ ውስጥ ተዋቸው መብራቱ ጠፍቶ ላይ ወስሩን አያውም ደግሞ ከብርሃን በኋላ የሚመጣ ጨለማ ከብርሃኑ በፊት ካለው የባሰ ነው ለምሳሌ ጨለማ ውስጥ ይያለ አንድ ሰው መብራት ሲያበራል ሁሉ ነገር ይታያል ከዛ በኋላ ድንገት ልም ካለ ፊት ታየው የነበረው ራሱ ይጠፋል ስለዚህ ተደራረበ ጨለማው ማለት ነው ላይ ይብስሩን ላይ ያህተዱነ ኢላ ሰቢል ኸይር ወላ ያዕሪፉና ደሞ በተጨማሪ ሌላ መብራት እንኳን ቢጠፋ እንዳያዩ አይውጠፋ ጆሮ ደነቆረ እንዳይሰሙ አንደበትም ታሰረ ሱሙን አለ ደንቆሮዎች ናቸው لا يسمعون خيرا ምን ጊዜም خيرን አይሰሙም አሁን ይሄ ጀዛአ ወፋቀን ነው ከስራቸው ጋራ ተመጣጣኝ የሆነ ምንዳ አላህ እየሰጣቸው ነው ያሉት ቡክሙን አንደበታቸው የተዘጋ ነው لا يتكلمون بما ينفعهم የሚጠቅም ነገር ምን ጊዜ የማይናገሩም ከዛ በኋላ ዑምዩን እውሮች ናቸው فهم في ضلاله وعمايه بتمتنا باورنت وسط ናቸው ማለት ነው ታዲያ እንግዲህ ወደ ነበሩበት ቦታ እንዳይሄዱ መንገዱ ጠፍቷቸዋል እንዳያዩ አይናቸው ታውሯል እንዳይጠይቁ ምላሳቸው ታስሯል እንዳይነገራቸው ጆሮአቸው ደንቁሯል سبحان الله የሚገርም ምሳሌ ነው አላህ Subhanahu Wa Ta'ala እዚህ ቦታ ላይ ያደረገው ሱሙን ቡክሙን ዑምዩን ከዛ በኋላ ወደ ነበሩበት ቦታ እንኳን ለመመለስ በጭራሽ አይችሉም فهم لا يرجعون በጭራሽ አይመለሱም ማለት ነው ይሄ ድንቁርናውም ሆነ እውርነቱ ገሃዳዊ አይናቸው ጠፍቷል ማለት እንዳልሆነ መቼም ግልጽ ነው እናቱም ቀጥሮ ምን ይላል ولو شاء الله لذهب بسمعهم وابصارهم لنا الله بيفلق نورو يغهاد عيناቸውንም ያጠፋ ነበር እሾሁን ድንጋውን የሚያዩበት መኪና ጋር እንዳይጋጩ የሚያደርጋቸው አይን አለ ድምጽ የሚሰሙበት ጆሮ አለ ግን ድምጽን ሰምተው ሲያበቁ ህክማን ማወቅና ተውሂድን ማወቅ የሚያስችል አይደለም ማለት ነው ከዛ ቀጥሎ ምን አለ او كصيب እዚ ላይ ራሱ ብዙ ምሳሌዎችን መጥቀስ ይችላል ያው ግን ለማሳጠር ያክል ነው ማልፈው عن قتادة في هذه الآية قال إن المعنى أن المنافق تكلم بلا إله إلا الله فأضاءت له في الدنيا منافق لا إله إلا الله نسي ناقر دنيا لا يبرهان هو نجو كمؤمن وجغار لمنور چالة فناكح بها المسلمين كمسلم وجغار تقابا وغازاهم بها عبراتهم زمتة ووارثهم بها كالنسوغام توارسة وحقن بها دمه وماله دمنا غنزبم تطبق فلما كان عند الموت سلبها موت سيقرب كن ياتين لا اله الا الله تنطق لانه لم يكن لها اصل في قلبه قلبه است مسرات على نبرات منا ولا حقيقه في عمله تكبار مست اونتا على نبرات منا نو وتركهم في ظلمات ملو كذاب وحال يالو نو بلوا دموساتو يفسروا ምን ብዙ ተፍሲሮች ተፈስተዋል እዚህ ቦታ ላይ ወደ ቀጣዩ አያ ደግሞ እንሂድ አው ከሰይብ ምን السማ ወይንም ከሰማይ እንደወረደ ዶፍ ዝናብ ነው فيه ظلمات ጨለማዎች አሉት ورعد ጉድጓድ አለ وبرق በለጭት አለ ምንድነው ይሄ ደግሞ ሙናፊቆች ወህዩን ሲቀበሉ የሚታየውባቸው ባህሪ ነው ወህዩ ልክ እንደ ዝናብ ነው ዝናብ ከሰማይ ሲወርድ መሬት ላይ ተክሎችን ለማብቀል ቅጠሎችን ለማለምለም ህይወትን ለማደስ ነው يحيي الارض بعد موتها ነው ነው ወህዩም ሲወርድ ደግሞ እንደዚሁ በሰዎች ቀልብ ውስጥ ኢማንን ለማብቀልና ለማሳደግ ነው ያሁን ያለ ዝናብ ሲዘንብ ውስጡ ያው ይጨልማል ዳመናው ድግዝግዝ ይላል በተለይ ለሌት ከሆነ ዛሬ ደግሞ ያሸብራል ያስጨንቃል ዝናብ ጉጉጉጉ ሲበለጭ ሲል ጉጉጉ ሲል ትረበሻለ እነዚህ ሙናፊቆችም አዲስ ወህይ በመጣ ቁጥር እንደዚህ ጭንቅ ጥብብ ይላሉ የኛን ገበና ሊያወጣ ይሆን ጉዳችን ሊነገር ይሆን ይላሉ لو يجدون ملجأ او مغارات او مدخلا لولوا اليه وهم يجمعون الى መጠጊያ ቢያገኙ ዋሻ ቢያገኙ መግቢያ ቢያገኙ ወደዛ እየፈረጠጡ ይሄዱ ነበርአል የሚመጣውንና የነሱን ተንኮል የሚናገረውን ቁርአን ላለመስማት ቁርአን ለነሱ እንደዚህ ነው ማለት ነው ظلمات ያለው ምንድነው ሹኩክ ወኩፍር ወኒፋቅ ጥርጣሬ አለ ክህደት አለ ንፍቅና አለ ራዕድ ያለው እሳ እንደነጉድጓድ ያደረገው ማንን ነው ما يزعج القلوب من الخوف. ቀልብን የሚያሸብር የሚያስፈራ ነገር ነው። ምክንያቱም ቁርአን እነሱን ስለሚያጋልጥ يحسبون كل صيحة عليهم لا የትኛውም ጩኸት በእነሱ ላይ ተመስላቸዋለች። ለዚህ ነው መሐላ የሚያበዙት እነሱ ويحلفون بالله انهم لمنكم وما هم منكم ولكنهم قوم يفرقون سلميفرون سلميشبروا لو يجدون ملجأ او مغارة او مدخلا لولوا اليه وهم يجمعون برق السامند لو بلجتان كده برهان نار ذا چلما وسط ميتاي برهان نو لما كسبت يبرى برهان بيون يا دمو مندنو عند عند غزي يا نكرونت يون اندي يميل لباچو لا يولدا جن هايقوين وداو يطفى لك اند بلجتا ፍልጭ ብሎ ተንተግ ብሎ እልም ይላል ما يلمع في قلوب المنافقين في بعض الاحيان من نور الايمان በለጭታው ብርሃኑን አሳይቷቸው ሳያበቃ ይጠፋልና ነጎድጓዱ ግን ስለሚቆይ በጣም ይረበሻሉ ጣታቸውን ጆሮአቸው ውስጥ ይደነቅራሉ ሰምተው ለዓለሙት ነበር ሞት ግን ማምለጫ የለውም እንጂ يجعلون اصابعهم في اذانهم من الصواعق حذر الموت موت لما تنققوا نظام يارقوت جن والله محيط بالكافرين الله كهاديان يكببنا يتم مفنافنيانا ماملجا يلم فهم وان كفروا تحت مشيئته وارادته بكدوم كسو فلاغوتنا كسو وسانه كسو مشيئه سرنا يالوت كما قال تعالى في قوم في ثمود وقوم فرعون قال تعالى هل اتاك حديث الجنود فرعون وثمود بل الذين كفروا في تكذيب والله من ورائهم محيط اي بهم الله كبواتوا معنا يكاد البرق يخطف ابصارهم بلجتاو دمو لباچو راي برهان بمفطر فانتا عيناچون نطقو لياطفا يقربال تجت بلچ بلو علم مسلمين عيناچو برهانم اندزيو اللي مرتل تقرب عليه قال ايه ولو يا قرانو زواجر نواهي اوامر وسط يالو تزازوچنا ممرياوچ ماستنققياوچن يميتقبلوبتن هنايتا نو يميناغرو ماذن قال علي بن ابي طلحه عن ابن عباس يكاد البرق يخطف ابصارهم يقول يكاد محكم القران يدل على عورات المنافقين قران محكم هو سيورد يمنافقوچن عورت لما سايت يتقارب نو هذا كلما اضاء لهم مشوا فيه السامندنو قران وسط ميمطاو كلهم عدلهم ما يسمعماچو عندندو للنسو طورو نو يميلوت الله فزي ما بلو زاريم يالوت منافقوچ عندنا نغروچن كقران وسط ياغي هو يهم كنيا غاي كتمات دينو دينو طام مرقنو يناغرالو ليلى سيمطا كن برادو يهونالو مندنو ميلو كلما اضاء لهم مشوا فيها باللج باللاچو قطر ينكساكسالو راسو نغدو بلو تطو نورو برامن كنسو فلاغوت غارا يميهن نغر سيمتا هنو دين مالت يلال لمن بقاف نو يالوس تقماچون بيچا نو مياوت ومن الناس من يعبد الله على حرفنا عنده كسوچ مهكل شاف لا يهنوا الله ان ميغزو فان اصابه خير اطمئن به يفلقوا نجر كاغنيه يرغاغال هي حيمانوت كفليه نو يرا اما يفلقوا نجر كونه دمو ازياو وتاو نو يالو انا هونم ينفلقوت نجر كقران وسط تنغرو كاغنيو كمؤمنوت غير تسلفو شي هدو تاغنياچواله اني سو يتملسو دي ما شاء الله هون دمو مؤمنوت يمسروتن يسرو نوصا بلا يايه يال ድንገት ደግሞ ከሐዋቸው ጋር ማይሄድ ይመጣል ወሰን ቁርአን የሰው ፍላጎት ሊያዘርቅና ያላችሁት ነገር ሁሉ ትክክል ነው ሊል አይደለም የመጣው ይሄልክ ነው አይደለም ብሎ ሊያርም ነው ስለዚህ የሚخلፈው ነገር የመጣ ጊዜ ወደ አዝለም عليهم የጨለመባቸው ጊዜ ቃሙ ቀጥ ብሎ ይቆማሉ ከዚህ በኋላ እንኳን አንራመድም ብለው ይቆማሉ ማለት ነው ይሄ እንግዲህ الله سبحانه وتعالى واستعجى له النجر يمياوقه جيتان وصل النسو يتناقر ياله ولو شاء الله الله بفلق نوره لذهب بسمعهم وأبصارهم ልክ የውስጥ አይናቸውን እውር እንዳደረገው ከአንደበት ከእምነት እንደከለከላቸው ሁሉ መስሚያ ጆሮአቸውን ይሄን ድምጽ የሚቀበለውንም ይዘጋው ነበር ያስፋው ነበር አለ። አይናቸውም ያሳውረው ነበር። አላህ የሚፈልገውን ነገር ለመስራት ምንም የሚገድበው የለምና ኢንላላህ አላ ኩል ሸይኢን ቀዲር አላህ በሁሉ ነገር ላይ ቻይ የሆነ ጌታ ነው ይላል። ከሙናፊቆች ጋር የተያዘ አያ ምንላቸው ወደ 13 አንቀጽ ያልኳቸው እዚህ ላይ ተጠናቀዋል። ከዚህ በኋላ ከመቶ በላይ አንቀጾች በተከታታይ ስለ ይሁዶች ነው የሚናገሩት። ሌሎች ነገሮች በመሃል የሚገቡ ቢሆኑም ማለት ነው። የዛሬው درس እዚህ ላይ እናቆማለን። ጥያቄዎች ካሏችሁ ግን መጠየቅ ትችላላችሁ። ማይክ ፍሪ ለማል ድምጽ አንዳንድ ወንድሞችና እህቶች ድምጽ አለ። ጀዛኩም الله خير جزاء الف مره استاذ الله يجبرሉት الله يدمስቱት አንተ ባስተማርኩ الله سبحانه وتعالى ምን አደምጠ ምን ሰራበት الله ግን الله سبحانه وتعالى የነብያችን صلى الله عليه وسلم ጀነት ጎረቤትም الله ይስቱት ከቤተሰቦቹ ከልጆቹ ጋር الله سبحانه وتعالى እኛም በዚህ ላይ በሰማነው ኢንሻአላህ ከልብ ሰምተን በሚችለው አቅማችን ምን ሰራበት الله سبحانه وتعالى አርገን ትልቁ ነገር ያላህ ሂዳያ ነው። الله ሂዳያ ይኑርበት ኢንሻአላህ መስማቱ ብቻ አይደለም። የሆነ ጥያቄ ሄዳለሁ ኡስታዝ። ጥያቄ ቅድም ያው ስለ ሸይጣኖችም ያው አስተምረናል። ይሄ የሸይጣን ያው አላህ Subhanahu Wa Ta'ala በጀመረ እኛ ሲፈጥረን ሙስሊም አድርጎ ነው የፈጠረን። ያው ሸይጣኖችም ሙስሊምና ካፊሮች አላቸው። ግን አላህ Subhanahu Wa Ta'ala በጀመረ ሲፈጥራቸው እነሱም ያው ሙስሊም እንዳሉ ነው ወይስ እርስ በራሳቸው ነው የተከፋፈሩት? ወይ ሙስሊም ያረጋቸው ወይ ሙስሊም እንዳልሆኑ እነሱም እንደኛ ነው እንደዛ ነበር ማለት ነው። አንደኛው እሱ። ሁለተኛው ደግሞ አላህ Subhanahu Wa Ta'ala ብዙ ጊዜ ያው የጥመት ነገር እየተናገረ ነው። አላህ Subhanahu Wa Ta'ala ከወዲሁ ኦሬዲ ሰዎች ወደ ጥመት ውስጥ እንደሚገቡ ያውቃል። ግን የነዛ ሰዎች ጥመት የሚገቡት ነገር ላይ ከወዲሁ መናገሩ ለምን አስፈለገ? ይሄ ነው የኔ ጥያቄ። ኢንሻአላህ ግልጽ ሆነል። ሰላም አለይኩም ማይክ ፍሪ። السلام ورحمة الله وبركاته. يسمع؟ ماشي أستاذ، الله عمرتنا يرزم لنا. يعني تياكي من دنا يا منافقوش ميبالوتن يا بقران عون بزواس مرونال ያው ዲኑን ያልተገበሩ አስመሳዮችን ማለት ነው ሙናፊቅ ብሎ አላህ ይጠራቸው። እና አሁን እዚህ ዱንያ ሀገር ላይ ስንኖርኛ ሌሎች አሁን ወንጀል ሲሰሩ ማለት ዲኑን ሳይተገብሩ ሲቀሩና ሌላ ወንጀል ውስጥ ሲገቡ ሙናፊቅ ማለት እንችላለን ወይ? አንዳንድ ሰዎች ወንጀል የሚሰሩትን ሰዎች ሙናፊቅ እያሉ ስለሚጠሩ ማለት ነው። ወይስ አንችልም ሙናፊቅ የሚባሉት አስመሳዮችና ዲኑ ላይ ያስመሰሉ የሚኖሩትን ነው? ይሄን ለመጠየቅ ነው። جزاكم الله خيرا። ሰላም አለይኩም። ያይኔ ጥያቄ ንፍቅናቸው ከምን የመነጨ ነው ባይነኝ። ምክንያቱም ከረሱላሁ ዐለይሂ ወሰለም ጋር እንደዛ ይሆኑ ልባቸው ሌላ ሸፍቷል። ከነዛ ደግሞ ተያለ ከሁለቱም አይደሉም እና ምንጩ ከየት ነው ማለቴ ነው። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ጀዛኩሙላህ ኸይር ኡስታዝና። እኔ ጥያቄ ምናልባት እዚህ 16ኛው አያት ላይ መተሉም ከመተል ለዚ ተውቀልና አለም ፈለማ አዳአት ማ ሐውለው ዘሀበ አላሁ ቢኑሪሂም ያኒ ሙራዱ ዘሀበ አላሁ ኑረሁም እንደማለት ነው ለማለት ተፈልጎ ነው። እዚ ላይ ያልተረዳሁት ነገር ወተረ ማለት በባ ያራመደበት ምክንያት ትርጉሙ ምሳሌ እንደ መፍዑል አድርገን ነው የተረጎምነውና ግን እዚህ ላይ ደግሞ በቢኑሪሂም ሲል ይኖራቸው እና ምናልባት እዚህ ላይ በጣም ግልጽ የሆነ ነገር ስላለ ነው ለእኔ። እንግዲህ ይህንን ይመስላል። ተመልሼ እመጣለሁ ማይክ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሰማለሁ? ሰላሙ አለይኩም ጀዛኩም ላሁ ኸይር ልጀዛ ኡስታዝ ባረከ ላሁ ፊኩም። እኔ የምጠይቀው 18ኛው አያ እና 17ኛው መሰሉሁም ከመሰል ለዚህ ለአኪሪ ከቀራ ነው በኋላ ላዩብሲሩን ብሎ ከተፈሰረ በኋላ እንደገና ሱሙን ቡክሙን ዑምዩን ሁለተኝ ሁለት አሁኔት ይሄኛው ተያይዞ የተፈሰረ መሰለኝ። ላዩብሲሩን ወተረከሁም ፊ ظلماتን ካል ብለው ከፈሰሩት በኋላ ላዩብሲሩን ብለው ፈስረውት እንደገና ሱሙን ቡክሙን ዑምዩን የሚለው እንደገና ሁለቴ ነው። እሱ ግልጽ አልሆነልኝም። ማይክ ፍሬ እስኪ አንድ እሱን አንድ ላይ የተያያዘ ነው ሁለቴ እንዴት ተደገመ? አያዩም እውሮች ናቸው የሚለው እንዴት ላዩብሲሩን እና ዑምዩን የሚለው አንድ ላይ ከሆነ ብዬ ነው። ጥያቄ ግልጽ ከሆነ ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ኢንሻአላህ እኔ ብል ጨምርበት ያው ሰዓት ዛሬ በአሁኑ ሰዓት ሙስሊሙን እንወክላለን ብለው በአገር ቤትም ይሁን ወይ በውጭ ሀገር ወይ በጥቅሉ ደግሞ በሙስሊምነታቸው ዛሂረን የምናውቃቸው ሰዎች በአንዳንድ ስራቸው ከጠላት ጋራ ሲያብሩ አይተናቸው ወይ በወሬ ደረጃ ሰምተን ወይ በሆነ ሁኔታቸው ስናይ እነዚህ ሙናፊቆች የሚለው ቃል የተለመደ ሆኗል። እንዴት ነው ታዲያ በእንደዚህ አይነት መልኩ ሁክም መስጠት ይቻላል ወይ? ሙናፊቅ ናቸው ብሎ ሁክም መስጠት ይቻላል ወይ? ለኛ ይፈቀድልናል ወይ? ለጠላት አሳልፎ በመስጠት ወይ እንዲህ እንዲህ በማድረግ በተባሉት ነጥብ ነው። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተረጋጉሽ ጥያቄዎች በርካታ ናቸው። እነሱን ልመልስ። የመጀመሪያው ጥያቄ ሸያጢኖች እና ጅኖች ዙሪያ ያነሳው ጥያቄ ነው። እዚህ ላይ ብዙ ሰው እያልኩ ያለሁት ያለው ጅን እና ሰው ነው። ላይን ሸለብታ ወይም ላይን ጨረፍታ ያክል እንኳ መላኢካ ሆኖ አያውቅም። ጅን ነው ዘሩ። የመረጠው አቅጣጫ ግን ኢብሊስ አድርጎታል። እሱን ማለት ነው። ከሰዎች መካከል ኢብሊሶች አሉ። ከኢብሊስ የባሱ ኢብሊሶች አሉ። እንደነ ፍርዓውን አይነት አምላክነትን የሚወገቱ ማለት ነው። ሸይጣን እንኳን ያላለውም ማለት ነው። እና በዚህ መልኩ እንድትረዱት ነው የምፈልገው። አላህ ደላላቸውን እያወቀ መናገሩ ምንድን ነው? ይሄ በቀደርና በደላል ዙሪያ ሁሌ ጥያቄ ይነሳል። አንዳንድ ጊዜ እኔ ባልመልሰውም ደስ ይለኛል። ምክንያቱም በየጊዜው ይህን ማንሳቱ ምንም ትርጉም የሌለው ነገር ነው። አላህ ያውቃል። የሚያውቀውን ቢናገር ምን ይከለክለዋል? አማኞችም እንደሚያምኑ ያውቃል። ከሃዲዎችም እንደሚክዱ ያውቃል። የእሱ እውቀት ሁሉንም ያካተተ ስለሆነ ከካዱ በኋላ ያላቸውን ባህሪም ይገልጽልናል፣ ለአማኞች እንድንጠነቀቅ። ከመካዳቸው በፊት እንደሚክዱ የሚያውቀውን ነገር በወሕይ አማካኝነት ያወርደዋል። እና ይሄ የእኛ ጭንቀት ሊሆን አይገባውም። የእኛ ጭንቀት መሆን የሚገባው እንዴት ከሆነ ነው ምንድነው ብለን ነው መጨነቅ ያለብን። የሚያድነንን አቅጣጫ ብቻ መፈለግ ነው ያለብን። የፈለገ ጀሃነም ይግባ፣ ምን አስጨነቀህ አንተ? የፈለገ ይቀጣ፣ አንተ ግን ከይፈ አንጁ ምን አዛብላህ የሚለው ነው። እሱ ደግሞ ይኸው በቁርአን እየተነገረ ነው ያለው። ያንን ሆኖ ለመገኘት መጣጣር ነው ያለብን። ሌላው ሁለት ጊዜ ነው የጠየቀው ወንድማችን አቡ ሐይደርም የጠየቀው፣ ሌላም ሰው ጠይቆት ነበረ። አንድ እህታችን ናት መሰለኝ። ሰዎችን ከሚሰሩት ስራ አንጻር ሙናፊቆች ናቸው ብሎ መናገር ይቻላል ወይ ነው። ኒፋቅ ለሁለት ይከፈላል። ቅድም እንደተናገርኩት አንደኛው ኒፋቅ አመሊ ይባላል፣ የተግባር ኒፋቅ ነው። ያንን ከተግባሩ ልንረዳ እንችላለን። ምናልባትም እያንዳንዳችንም ላይ መጠኑ ከፍ ዝቅ ይበል እንጂ ሊኖር ይችላል። ይሄ አላህ ይጠብቀን፣ አላህ ያለብንም ያሽረን። እና ኒፋቅ አመሊ የሚባለው ለምሳሌ አሁን ሪያ የሆነ መልካም ነገር ሰርተህ ስታበቃ ሰው እንዲያይህ እንዲያደንቅህ ወይም ደግሞ ሚዲያ እንዲያወራልህ ሽልማት እንድታገኝ ዝና መፈለግ የመሳሰሉት ነገሮች የኒፋቅ ርዝራዦች ናቸው። ዑጅብ ለምሳሌ የዛው አካል ነው። ሽርኩን ኸፊይ ተብሎ ነው የተገለጸለት። ለምሳሌ ሪያ የሆነ ነገር መልካም ስራ ሰርተ አንተው ራስህ በዛ ነገር በድረግ ጎበዝ ነኝ እያልክ ራስህ ማድረግ፣ ይሄ ስሜት ውስጥ መኖር ወይ ደግሞ ሰዎች እንዳደንቁ መጠበቅ ኒፋቅ ነው። እና ኒፋቅ ለካፊሮች መተባበርም ኒፋቅ ነው። የአቂዳ ኒፋቅ ደረጃ ሊደርስ ይችላል። ከዛ በታች ያለ ኒፋቅ ሊሆን ይችላል። ግን ውስጡ አቂዳው ሙናፊቅ ነው ብለን ሁክም ለመስጠት አንችልም በማንም ሰው ላይ። ለምን ቢባል እኛ ውስጡን ስለማናውቀው ካፊር ነው እንዳንለው እስላም ነኝ እያለ ነው ያለው። እሱ እስላም ነኝ እያለ አንተ ካፊር ነህ ብለን ሁክም መስጠት አንችልም። ከዚህ የሚያወጣው ነገር ያለምንም ሹብሃ የአላህ ሁጃ ቁሞበት በግልጽ ተግብሮ ስናገኘው ካልሆነ በስተቀር ያ ደግሞ ወይ ቃዲዎች ወይ ሙፍቲዎች የሚናገሩት ነገር ነው። የራሱ ሽሩጥ የራሱ እንትን ያለው ነው። ስለዚህ ሰው ላይ ማሐከሙ ገስግሶ ተገቢ አይደለም። ግን ያ ተግባር የሙናፊቅ ተግባር ስለሆነ ኒፋቅ አመሊ በሚለው ወስፍ ልናደርገው እንችላለን ነው የሚመስለኝ። አላሁ አለም። ሙናፊቆች ለምን ሙናፊቅ ሆኑ? ምንጩ ምንድን ነው? ሰበቡ ምንድን ነው? ነው ብዙ ነገሮች ናቸው የተጠቀሱት። ውሸታም ስለሆኑ ይላል አንደኛው። ያው እንግዲህ የውሸታምነት ውጤቱ ሄዶ ሄዶ መጨረሻው ሙናፊቅነት ነው። መስሎ ማደር ስለሚፈልጉ፣ የዱንያን ጥቅም ስለሚያስቀድሙ እና ሌሎችም የሙናፊቅነት ሰበቦች ያው በቁርአን የተገለጹ አሉ። አንተ ሱረቱ ተውባን በደንብ አድርገህ አንብባት። 30 ያህል የሙናፊቆች ባህሪዎች ተነግረዋል ሱረቱ ተውባ ውስጥ ማለት ነው። ሱረቱ ሙናፊቁን ስናይ እናያቸዋለን። በቃ ይሄ የሙናፊቅነት ነው ብለን ማየት እንችላለን። ያንተን ጥያቄ ተረድቼ ከሆነ ማለት ነው። ጥያቄህን በትክክል ማስረዳት ካልቻልክ ደግሞ ራስህ መልሰህ ትጠይቀዋለህ። የሚመስለኝ ወይም የማውቀው እስከዚህ ድረስ ነው ማለት ነው። ብዙ አስባቦች አሉት፣ ብዙ መገለጫዎችም አሉት። ወላሁ አለም። ሌላው የቋንቋ ጥያቄ ነው የጠየቀው ወንድማችን አቡ ኸሊል መሰለኝ። ذهب الله بنورهم በባ ለምንድን ነው ታዲያ የተደረገው? ይሄ ذهب የሚለው ፊዕል ላዚም ነው፣ ሙተዓዲ አይደለም። ላዚም ከሆነ ደግሞ ወደ ሌላ ለማሻገር የግድ ሕሩፍ አልጀር መጠቀም አማራጭ የሌለው ነገር ነው። ምንድነው ኢብኑ ማሊክ ረህመቱላህ አለይህ እንዳለው ወዓዲ ላዚመን ቢሐርፍ ጀሪ ወኢን ሑዚፍ ፈነስቡ ሊልሙንጀሪ። አንድ ላዚም የሆነ ፊዕል በሐርፍ አልጀር ነው የሚሻገረው። ዘሀበ ቢሂ፣ መረ ቢሂ፣ ደኸለ ቢሂ፣ ኸረጀ ቢሂ ወይም ደግሞ ዘሀበ ኢለይህ ኸረጀ ኢለይህ በሐርፍ አልጀር ማሻገር እንችላለን። እና የዛ አይነት ነው። ግን ወደ አማርኛ ስንመልሰው ይህን አይነት የቋንቋ ህግ አናገኝም። ስለዚህ ዘሀበ አላሁ ቢኑሪህም ማለት አላህ ብርሃናቸውን አስወገደው ብለን ከመፈሰር ውጭ ይዞት ሄደ ብለህ አተረጉም መቼም። እንግዲህ ሌላው ጥያቄ ላዩ ብስሩን ካለ በኋላ ዑሙዩን የሚለው ድግግሞሽ አይደለም ወይ? አሁን እዚህም ላይ ረቂቅ የሆነ የቋንቋ ጥበብ አለበት። ላዩ ብስሩን የሚለው ፊዕል ነው፣ አያዩም ነው። ይሄ ደግሞ ምንድን ይላሉ ፊዕል ተጀዱድን ነው የሚያሳየው፣ ያ ነገር ተደጋጋሚ እንደሆነ ነው የሚያሳየው። ዑሚዩን ያለው ግን ደግሞ ኢስም ነው። እሱ ደግሞ ምንድነው ቋሚ ሲፈታቸውን ያ ነገር። አያዩም ማለት አንድ ቀን ብቻ ነው የማያዩት ማለት አይደለም። አንድ እያዩ አንድ እየጠፋቸው እየታያቸው አንድ እየጠፋቸው ሳይሆን በቃ ኦልሬዲ እነሱ ወደ እውርነት ተቀይረዋል። መጀመሪያ ላይ ይታያቸው የነበረው ነገር ሁሉ ጠፋ። በዚያ በብርሃኑ ኃይል አይናቸው ሊታወር ይችል እንደነበረው ሁሉ ማለት ነው። እና የሰባተኛው ጥያቄ ሰባት ጥያቄ ነው የተቀበልኩትና የአቡ ሀይደር ጥያቄ ነው ከእህታችን ጥያቄ ጋር ተያይዞ የተመለሰ ይመስለኛል። ይምኪን አንነስፈ ፊዕለሁም ቢአነሁ ፊዕሉ ልሙናፊቂን ወላኪን ላ የጁዙ ለና አንነሕኩም ዓላ አሐድ ቢአነሁ ሙናፊቁን ቀጥዓን። ሙናፊቅ ነው ብሎ ቁርጠኛ አቋም መያዝ አንችልም። ለምን? ሊአነ ሀዛ ሚነል ገይብ፣ አላህ እንጂ ማንም የማያውቀው ከሆነ ገይብ ውስጥ ነውና ማለት ነው። የደረሱኝን ጥያቄዎች መልሻለሁ። ከዚህ በኋላ የተወሰኑ ጥያቄዎች ካላችሁ እቀበላለሁ፣ አለዛም ያው ትፈቅዱልኛላችሁ ማለት ነው። ይሆን ያምኑ ነበር ማለት ነው? ትንሽ በእምነት ላይ ይቆያሉ፣ ያምነው የሚሰሩት ነገር አለ ነበር ማለት ነው? ወይስ እንዴት ነው? በዚህ በሁለም ባበራላቸው ጊዜ ይሄዳሉ ሲባል ይህንን ግልጽ እንዳደርጉልን ነው። ላይ አሁን መጀመሪያው ላይ ማፈርም ተመልሰር ለዚህ ተቀደን አረን ከለማ አባት ማሐውለው ዛሀበላሁ ቢኑሪሂም ምንም ብርሃን አዩ ወዳው ጠፋ የተንቀሳቀሱ ነገር የለም ብለናል። ተስማማል። እዚህ ጋር ግን መሸውፌ አለ፣ ይንቀሳቀሳሉ። ይህ ማለት አምነው የሚቆዩበት አጋጣሚ ነበር ማለት ነው ወይ? ይህን ነው መጠየቅ ፈለኩት። ሰላም አለይኩም ወረህመቱላህ። ወአለይኩም ሰላም። ኡሙ ሰዓዳ ማይክ ያዥ ማይክ። ሰላሙ አለይኩም ወረህመቱላህ ወበረካቱ። ኡስታዝ፣ የኔ ጥያቄ ደግሞ ከትልቁ ኒፋቅ አላህ ይጠብቀን፣ ግን ትንንሹ ይሄ ርዝራዥ ያሉት ኒፋቅ ለምሳሌ ከንደሬ ከነዛ አይነቶች ራሳችን እንዴት ነው ማጥራት የምንችለው? እንዴትስ ነው የምንፈትሸው? አሁን ኒፋቅ በውስጥ አለ የሚለው ነገር እንዴት ነው መፈተሽ የምንችለው? ክሊር ንጹህ ነኝ ብዬ እኔ መቀመጥ አልችልም። እንዴት ነው ራሴን ማጥራት የምችለውና መፈተሸው? ኤቭሪዴይ የቀን ላይፋችን ማለት ነው። ማይክ ፍሪ። ጀዛኩሙላህ ኸይር። እነዚህን የደረሰኝን ጥያቄዎች ልመልስ። ምንድን ነው ወንድማችን፣ ኩለማ አዳእ ለሁም መሸው ፊህ የሚለው ሁለተኛው ምሳሌ ላይ ነው ያለው። ዘሀበ አላሁ ቢኑሪሂም ወተረከሁም ፊ ظሉማትን ላ ዩብሲሩን የሚለው ደግሞ ሌላኛው አያ ላይ ነው ያለው። ስለዚህ የተለያዩ ሁለት ምሳሌዎች ናቸው። ስለ ሁለት አይነት ቡድን ነው የሚናገረው ማለት ነው። እነዛኞቹ ብርሃናቸው ጠፍቶ ከናካቴው እውር ሆኖ የቀሩ ናቸው። እነዚህኞቹ ደግሞ አንዳንድ ጊዜ ትንሽ ብልጭ የሚል ነገር አለባቸው። ለመጥቀስ ሞክሬ ነበረ። ድንገት ድንገት ወራዕድ ወበርቅ ብሎ የገለጸው ሙሱ ነው። በለጭታ ብልጭ ሲልባቸው ከሙእሚኖች ጋር ተሰልፈው እዚህም ማን ናቸው እብኑ ከፊር እንዳሉት አልበርቁ ሁወ ማ የልመዑ ፊ ቁሉብ ሃኡላ ደርቢ ምን አልሙናፊቂን ፊ ባዕድ አልአሕያን ምን ኑር ልኢማን። አንዳንድ ጊዜ ከኢማን ንጽብራቅ በሙናፊቆች ልቦና ላይ የሚታየው ከፊል ሙናፊቆች ናቸው እነዚህ። ያ ነው በርቅ የተባለው ነው የሚለው እና በዛች በርቅ እንግዲህ በጣም ፈጣን ናት፣ ብልጭ ብላ ልም ነው የምትለው። ዘሀበ አላሁ ቢኑሪሂም የሚለው ያ እንትናቸው ብልጭ ብሎ በርቶላቸው የነበረው ነገር ራሱ ኖ አፎን፣ እሱ ሳይሆን ኩለማ አዳእ ለሁም መሸው ፊህ የሚለው በርቁ ሲያበራላቸው ይጓዛሉ ማለት ነው። አንድ ተፍሲር ይሄ ነው። ያኒ ኢዛ ኸጠረ ቢኸዋጢሪሂም ወለመዐ ፊ ቁሉብሂም በሪቁ ምን አልኢማን መሸው ፊህ፣ እየሄዱ እያለ ድንገት ይጠፋባቸዋል ማለት ነው። ወይ ደግሞ በርቅ ያለው ማ ፊ ልቁርአን ሚማ ዩዋፊቁ አህዋአሁም ማለት ነው ይላል። በቁርአን ውስጥ ከነሱ ፍላጎት ጋር የሚሄድም አለ፣ ሙሉ ለሙሉ አይደለም። ስለዚህ ያ ፍላጎታቸው ጋር የሚሄደው ነገር ሲመጣ እሰይ ይላሉ። ይሄ ሆነ ዲን ማለት ዲናችን እንዲህ ነው ብሎ ስለ ዲን እስላም ፈዳኢል ሲናገሩ በምርቃና ሲሳተፉ ታያቸዋለህ። ኩለማ አዳእ ለሁም መሸው ፊህ ያለውን እሱን ነው። ግን ያ ቀጣይ አይሆንም፣ ምክንያቱም ከነሱ ሀዋ ጋራ የሚላተም ደግሞ ሌላ ይመጣል ቁርአን ውስጥ ማለት ነው። ያኔ ቀጥ ይላሉ ማለት ነው። ወኢዛ አዝለመ ዐለይሂም ቃሙ ማለት ይሄን ይመስለኛል። ሁለት ማብራሪያ ነው ለመስጠት የሞከርኩት። ሌላው እህታችን የጠየቀችው በጣም ወሳኝ ጥያቄ ነው። ትናንሾቹ ኒፋቆች፣ ትናንሽ የተባሉትም ከኩፍር አንጻር ማለት እንጂ ከማዕሲያ አንጻር ግን እነዚህ ትናንሽ የተባሉት ከትላልቅ ወንጀሎች በላይ ናቸው። ከነዚህና ከኸምርን ከመጠጣት ሰው ከመግደል ከዚህ ሁሉ የበለጡ የገዘፉ ናቸው እነዚሁ ራሳቸው። እንደገና ደግሞ ይሄንን ሁሉ ደግሞ ለመስራትም ያነሳሳሉ። ለዚናውም ለኸምሩም ለሰሪቃውም ሰበብ ይሆናሉ። لأن ضعف الإيمان هو الذي يتسبب في المعاصي. እንዴት ነው ሙዓለጃ የምናረገው? እንዴት ነው ማከም የምንችለው? ማከም የምንችለው ብዙ ጊዜ ነፍስያችንን ማመን የለብንም። ሰዎች የሚሳሳቱት እኔ ጥሩ ሙእሚን ነኝ ብለው በራሳቸው ላይ ሁስነ ዘን ሲኖራቸው ነው። ሁልጊዜም ነፍሳችንን መጠርጠር ማለት ልታሳስተን እንደምትችል ማሰብ፣ ሁሌም ማረም። አልሐምዱሊላህ ቁርአን በእጃችን አለ። ቁርአን በሽታውን ብቻ ተናግሮ ዝም አይልም፣ መድኃኒቱንም ይናገራል። ወኑነዝሉ ሚነል ቁርአን ማ ሁወ ሽፋኡን ወረሕመቱን ሊልሙእሚኒን ነው። ሙናፊቆች ይዋሻሉ ሲባል ላለመዋሸት መሞከር፣ ሙናፊቆች ያታለላሉ ሲባል አታላይ ሆኖ ላለመገኘት መሞከር። በየጊዜው የሙናፊቆችን ባህሪ ቁርአን ሲናገር እነዚያ ነገሮች በእኛ ላይ እንዳይገኙ ምንድን ነው ቀጣይነት ያለው እርምት ማድረግ ነው የሚገባን። ሰው ጥሩ ሆኖ እየሄደ ያለ ድንገት ሸርተት ብሎ ሊወድቅ ይችላል። ሸይጣን ደግሞ በየመንገዱ ላይ ቆሞ ሰዎችን እየጠበቀ ነው ያለው፣ ከመንገድ ለማሳሳት ማለት ነው። ያንን ትግል ማድረግ ነው። አስለን ዱንያ እቺ ዓለም የትግል ዓለም ናት። ታግለን አሸንፈን ለዲን ለመብቃት መታገል መልፋት አለብን ማለት ነው። አልሐምዱሊላህ አላህ ደግሞ ያግዛል። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ብሏል። በእኛ መንገድ ላይ የሚጣጣሩ ሰዎችን እንመራቸዋለን ነው። ሙናፊቅነት ቢባል በሽታ አለ ብሎ ማወቁ ራሱ አንድ እርምጃ ነው። ከዛ በኋላ በሽታው ደግሞ መገለጫዎቹ ምን እንደሆኑ አንድ ሐኪም መቼም መድኃኒት ከመስጠቱ በፊት በሽታውን ነው መጀመሪያ የሚመረምረው። ከዚያ በኋላ ለዛ የሚስማማውን ይናገራል። ቁርአንም እንደዛ ነው እያደረገ ያለው እና መድኃኒቱንም እዛ ውስጥ እናገኛለን። ሁሌም እርምቱን መቀጠል ነው። ምንድን ነው ቁርአን የሚለው? ነፍስያን ጥሩ የሙእሚኖችን ነፍስ ሲያደንቅ ላ ኡቅሲሙ ቢየውም አልቂያማ ወላ ኡቅሲሙ ቢነፍስ ለዋማ ይላል። ነፍስ ለዋማ ማለት ራሷን ወቃሽ የሆነች ነፍስ። ብዙ ጊዜ እኛ የለመድነው የሌላን ሰው ስህተት አሻግረን ማሳየት ነው። ነገሌ እንደዚህ ብለው ያኛው ቡድን ያ ግለሰብ እንደዚህ እነሱ ናቸው እንጂ እኛ ብዙን ስራ ነበር። ሁሌም እንደዛ ነው። ያ ሳይሆን ግን ዞር ብሎ ልክ ቁርአንን መስታወት አድርገን በመስታወት ፊታችንን እንደምንመለከተው ያሉ ነገሮችን ሁሉ እንዳይታዩ ለማድረግ እንደምንጣጣረው እንደዛው የራሳችንን ገበና እያጸዳን የምንሄድበት የቁርአንን መድኃኒት የምንጠቀምበትን መከተል ነው። ጥሩ ጥያቄ ነው። ወሳኝ ጥያቄ ነው። የሁላችንም ጭንቀት ሊሆን የሚገባው ነው። አላህ ከኒፋቅ በሽታ ይፈውሰን። ጨርሻለሁኝ። ወጀዛኩም ላሁ ኸይራ። እንሻ አላህ ቀጣዩ ሳምንት ደግሞ አላህ እዛ ያደርሰንና ከቀሪ ወይም ደግሞ ከቀጣይ የሱረት አልበቀራ ተፍሲሮች ጋራ እንገናኛለን። አስአሉ ላህ አዘ ወጀለ አንዩወፍቀና ሊማ ዩሕብ ወየርዳ ኢነሁ ወልዩ ዛሊከ ወልቃዲሩ አለይህ። አሰላሙ አለይኩም።